الحمد لله والصلاة والسلام على رسول الله صلى الله عليه وسلم. وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. ثم أما بعد إخوتي في الله. In the name of Allah, the Most Compassionate, the Most Merciful, all praise and glorification be to Allah, the Creator of the heavens and the earth, and the Lord of this universe. We bear witness that no one is worthy of worship but Allah. We bear witness that Muhammad sallallahu alayhi wa sallam is indeed the final messenger. The best of speech is the book of Allah. The best of guidance is the guidance of Muhammad sallallahu alayhi wa sallam. But Allah sinna jigwet am rufuf and jigwet am azayim bahuna. Misgana am lukosim na wuddasi kullu asnafa alamun. Kala manur wala manur la mettaqita Allah misgana yitagabbayukum. መልካምና ቅዱስ የጠራቃል የጌታችን ቃል ነው። እውነተኛ ምሪትም የተወዳጁ ነቢያችን አለይሂ ሰላቱ ወሰላም ምሪት ነው። ባለፈው የተከታታይ ቀናቶች የጀመርነውን ርዕስ ዘ ሜሴንጀርስ ኤንድ ዴር ሜሴጅስ መልእክተኞችና መልእክቶቻቸው በሚል ርዕስ እስልምና ስለ መልእክተኞች የሚያስተምረው መልእክተኞች ይዘውት የመጡትን መልእክት እየተመለከትን ነው ያለ ነው። ምናልባት ይህንን ትምህርት ለምትከታተሉ ወንድሞች እህቶች ምናልባትም በአላህ ፍቃድ ተስፋ አደርጋለሁ የጠራውን ያንቀዳ የጠራውን የእስላምን እምነት ለመገንዘብ መሰረታዊ ነው ብዬ አስባለሁ። በነገራችን ላይ ለኢማናችን መስተካከል ለእስልምናችን መጥራትና ለስብዕናችን ማማር አቂዳ ወሳኝነት አለው። አቂዳ በሰዎች ልቦና ውስጥ ትልቅ ተጽዕኖ ያሳድራል። ወደኋላ ታሪክን መለስ ብለን ስንመለከት ቀደምት የነበሩ ሰዎች ስብዕናቸው የተቀየረው ታሪካቸው የተለወጠው ማንነታቸው የታደሰው እስላምን ከተቀበሉ በኋላ ነው። አቂዳ ልቦናቸው ሲገባ መልእክተኞችንና የመልእክተኞችን መልእክት ከተረዱ በኋላ ስብዕናቸው ከማማሩን ባሻገር ይኸው ዛሬ ዕለት ዕለት የምናወድሳቸው ስማቸውን የምንዘክራቸው ለአፍታ እንኳን ከኑሯችን የማንዘነጋቸው ዘወትር በልቦናችን የምና ታውሳቸው ድንቅ ታሪክ ቦርቃና በብራይ ሲሰፈረ ያጻፋቸው ናቸው። አላኩላህ መልእክተኞችንና መልእክቶቻቸውን በተመለከተ ባለፈው ፕሮግራም ላይ ያቆምኩትን ወንድሞ ባለፈው የተማርነው ሪቫይዝ ያደርግላችሁና ወደ ዛሬው ትምህርት አልፋለሁ። ባለፈው ፕሮግራማችን ለማየት የሞከርኩትን the tasks and the mission of the messengers of Allah Subhanahu wa Ta'ala الله كسولوجوچ مرطو يلاكاچو ملائكتنيوچو گدجاچو مندنو سراچو مندنو علاماچو مندنو بميلو اندنيا چكن وي لميسيج اوف اسلام يتراون يسلام الملك للمسلم يتراون يسلام الملك لسولوجوچ ماسترالفن يمجمرو ሁለተኛው calling people to Allah سبحانه وتعالى سوچن ولگيتا ود الله متطارات سوچ كا الله رقاو نبر ከአላህ የራቁትን ወደ አላህ አስጠግተዋቸዋል። ያኒ በዒባዳ ወደ አላህ እንዲጠጉ አድርጓቸዋል ማለት ነው። ሶስተኛው ደግሞ የተመለከተ ነው messengers are bringers of blotarings and warnings ተኞች በመልካም የሚያበስሩ እንዲሁም ደግሞ ከክፉ የሚያስጠነቅቁ ናቸው በማስተማር ሞክሬያለሁ። አራተኛው ሚሽናቸውን reforming and purifying people souls የሰዎችን ነፍስ ተረክ ያደረጉ ነበሩ። በአላህ ቃል የሰውን ነፍስ ሩህ እንዲወድ እንደዛራ ያደርጓት ነበር። አምስተኛ corrections and diversionary ideas and superstitious beliefs which means an authentic aqida an authentic aqida የሆነ ወይ የጠራ አቂዳ ያልሆነ አቂዳቸው የተበረዘባቸው የተከለሰባቸው የተደለዘባቸው አቂዳቸውን ያስተካክሉላቸው አመለካከታቸውን ያረሙላቸው ነበር። ስድስተኛ establishing proof በሰዎች ላይ ማስረጃን ያቆማሉ። መልእክተኞች ከመጡ በኋላ ሰዎች በአላህ ላይ አሳዎች እንዳይኖራቸው አላህ መልእክተኞችን ልቋል። እነዚህን እና የመጨረሻው ደግሞ directing the affairs of the ummah በኡማው ጉዳይ ላይ የገቡ ፍርድን በመስጠት ሁክምን በመበየን መልካም ነገርን ያስተናግዱ ያስተካክሉ እንደነበር ተመልክተናል። ለዛሬ የመረጥኩላችሁ the messengers and the messages በሚለው ርዕስ ውስጥ ምን ማረው ኢንሻአላህ revelation ነው። ዛሬ revelation አደራ ብየምላችሁ ሁላችሁም ይሄንን ትምህርት በትኩረት እንድትማሩ ፈልጋለሁ። ትኩረት እንድትማሩልኝ ይፈልጋሉ። ከዛም ባሻገር መቅዳት የምትችሉ ወንድሞችና እህቶች ቀርታችሁ ደግሞ በመታደምጡበት ጊዜ ነገሩን የበለጠ ሪቫይቭ አድርጋችሁ በልቦናችሁ ስር ተቀጾ እንዲቀመጥ የማድረግ ስራ ብትሰሩ መልካም ነው። ለማንኛውም ዛሬ የምናየው ትምህርታችን ርዕስ ሪቪሌሽን ይሆናል። ወይም ስለ ወሂ እንነጋገራለን ማለት ነው። ሪቪሌሽን ያው ሪቪሌሽንን በተመለከተ መገለጥን በተመለከተ መገለጥ ይለዋል አማርኛው። ሪቪሌሽን ወይም መገለጥን በተመለከተ ከመልእክተኞች ጋር እጅግ ነው የተቆራኘ ነው። መገለጥ ወሂ ይመጣላቸዋል። ሪቪሌሽኑን ከመልእክተኞች ጋር በጣም የተቆራኘ ስለሆነ እንመልከት እስቲ አላህ ወረዳን መጣ። Prophethood is a divine gift. በቅድሚያ ነብይነት ከአላህ ዘንድ የሚሰጥ ትልቅ ማዕረግ ነው። ነብይነት ከአላህ ዘንድ የሚሰጥ ትልቅ ማዕረግ ነው። እሱና ላይ የጸኑ ዑለማዎቻችን እንደሚናገሩት ጌታ አላህ Subhanahu Wa Ta'ala ከሰዎች ዘንዳ መልካም ስብዕና ያላቸውን ሰዎች ለነብይነትና ለመልእክተኝነት እንደሚመርጣቸው ግልጽ ነው። በሱረቱ الحጅ ምዕራፍ 22 ላይ ሱረቱ الحጅ ምዕራፍ 22 ቁጥር 77 ላይ Allah chooses messengers from men and from the angels. Allah መልእክተኞች ከሰው ልጆችና እንዲሁም ደግሞ ከመላእክቶች ይመርጣል ይላል። Allah መልእክተኞችን የሚመርጠው እርሱ ነው። ሐጅ 22:77 ላይ እንደተጠቀሰ እና ነብይነት በጥቅሉ ምን ለማለት ፈልጌ ነው እንደመግቢያ ነብይነት ከጌታ ከአላህ ዘንድ የሚሰጥ ማዕረግ ነው። which cannot be attained merely by longing and hoping በመሻትና ተስፋ በማድረግ የነብይነትን ማዕረግ ማግኘት አይቻልም። by striving and trying በመትግል በማድረግ ጥረት በማድረግ በመሞከር የነብይነትን ማዕረግ ማንም ሰው ያገኝ አይችልም። ይቅርታ ደግሞ ነይስልከ ቃል ስልክ ባለቤት እንደው ሰጀና በሩን ዝግል ማፎኔ ደማ ነብይነት ማለት ከአላህ ዘንድ መመረጥን የሚጠይቅ ነው። ከአላህ ዘንድ መመረጥን የሚጠይቅ ነው። በዚህ ጉዳይ ላይ አንዳንድ ራሳቸውን ወደ እስላም ያስጠጉ አንጃዎች የተሳሳተ አመለካከት አላቸው። ለምሳሌ ሙዕተዚላዎችን በተመለከተ ሙዕተዚላ ተብሎ የሚጠራው ሴክት የሚያምኑት they believe that the sending of the messengers and the revelation of the books was obligatory upon Allah. ራእይን በማውረድ ስለ ሪቪሌሽን ነው የምናወራው። ዘንጉ ራእይን ማውረድ መለኮታዊ መገለጥን ማውረድ መጽሐፍን ማውረድና ነቢያቶችን መላክ በአላህ ላይ ግዳጅ ነው ይላሉ። በአላህ ላይ ግዳጅ ነው ሙዕተዚላ ተብሎ የሚጠራው ግሩፕ ማለት ነው። ነገር ግን አረሱና ወልጀማዓ በትክክለኛው አቋም ሱና ላይ ያሉ ግን ዑለማዎቻችን የሚነግሩ ቁርአን መሰረት አድርገው በሱረቱ አልሐጅ ምዕራፍ 2 ቁጥር 77 ላይ አላህ መልእክተኞችን ከሰው ልጆች ይመርጣል ስላለ አላህን የሚያስገድደው ማንም የለም። በመሻውና በፍላጎቱ ነገሮች ሁሉ ይከናወናሉ። በአላህ ላይ ግዳጅ የሚባል ነገር የለበትም። ስለዚህ አላህ ነቢያቶችንና መልእክተኞችን መላክ መልእክቶይ መጻፍ ማውረድ ራእይን መስጠት መልእክቶይ መገለጥን መነገስ አላህ Subhanahu Wa Ta'ala ለባሮቹ የሰጠው እዝነት ነው ይላሉ ዑለማዎች። It is a mercy from Allah Subhanahu Wa Ta'ala. Allah አዝኖ የሰው ልጆችን ፈጥሮ አርቷቸው የሰው ልጆችን ፈጥሮ ያለ ህግ እንዲኖሩ ያለ ማማር እንዲንከሳቀሱ አደረጋቸው። ሰማይን ዘርግቶ ምድርን አጽንቶ ተራሮችን በምድር ላይ ቸክሎ ከሰማይ ዝናብ አዝንቦ ከምድር ቡቃያ አቅሎ ሲያበቃ የሰው ልጆችን በምድር ላይ ሲያኖራቸው ጌታ አላህ Subhanahu Wa Ta'ala ህይወታቸውን የሚኖሩበት ከሱ እዝነት የመነጨ መለኮታዊ መጽሐፍ አውርዶላቸዋል ነቢያቶችንና መልእክተኞችን ገልጾላቸዋል ብለው ያብራራሉ ማለት ነው። ይሄንን ደግሞ ለመረዳት ቁርአን መርየም ላይ የተናገረውን ማየት ነው። ጌታችን አላህ በሱረቱ መርየም ምዕራፍ 19 ሱረቱ መርየም ምዕራፍ 59 ቁጥር 58 ላይ በቁጥር 58 አላህ ምን ይላል? ዞስ where they unto whom Allah bestowed his grace from among the prophets of the offspring of Adam and of those who were carried in the ship of Noah and of the offspring of Ibrahim Israel and from among those who were guarantors. ምን ይላል አላህ Subhanahu Wa Ta'ala? እነዚያ መርየም ላይ ማለት ነው እነዚያ አላህ በእነሱ ላይ የለገሰላቸው ይለግስላቸው። ከነቢያት ከአደም ዘር ከኖህ ጋር በመርከቢቷ ላይ ከጫናቸውም ዘሮች ከኢብራሂምና ከእስራኤልም ዘሮች ከመረጥናቸውና ከመረጥናቸውም የሆኑት አስተውሉ፣ ከመረጥናቸውና ከመረጥናቸውም የሆኑት የአርራህማን አንቀጾች በእነሱ ላይ በተነበበ ጊዜ ሰጋጆችና አልቃሾች ሆነው ይወድቃሉ አላማ። ሰጋጆችና አልቃሾች ሆነው ይወድቃሉ። ምን በተደረገ ጊዜ አላህ Subhanahu Wa Ta'ala በእነርሱ ላይ የለግስላቸው ከነቢያት ከአደም ዘር አላህ ቀጠለ ከኖህ ጋር በመርከቢቷ ላይ ከጫናቸው ዘሮች እንዲሁም ከኢብራሂም ከእስማኤል ዘሮች ከመረጥናቸውና ከመረጥናቸው ነው። ይሄ መመረጥ የነብይነት መመረጥ ነው። ይሄ መመረጥ የመለክተኝነት ትልቅ ማዕረግ ነው። ስለዚህ አላህ እነዚህን ነቢያቶች መርጧቸዋል በፈቃዱ በመርጫው ያደረገው እንጂ አላህ Subhanahu Wa Ta'ala ሙዕተዚላ ተብሎ የሚጠራው አንጃ ወይም ክፍል የጥመት ግሩፕ እንደሚለው መለክተኞችን መላክ መለኮታዊ መጻፍ ማውረድ በአላህ ላይ ግዳጅ አይደለም። ግን አላህ out of his mercy ከእዝነቱ በተነሳ ነቢያቶችን ልኳል መጻፍቶችን አርራህማን አውርደዋል ብለን እናምናለን። ለዛ ነው እኮ አላህ Subhanahu Wa Ta'ala tells about the prophet Yaqub alayhi salam said to his son ያዕቆብ አለይሂ ሰላም ለልጃቸው ለዩሱፍ አለይሂ ሰላም የተናገሩት ነገር አስተውል። ምን እንዳሉት በሱረቱ ዩሱፍ ላይ ታገኛለህ። ሱረቱ ዩሱፍ 12ኛው ምዕራፍ ነው። በሱረቱ ዩሱፍ ምዕራፍ 12 ቁጥር 5 ላይ አምስት ላይ እስከ 6 ያለውን አንቀጽ እናስተውላለን። አባቱም አለ ይላል ልጄ ሆይ ህልምህን do not tell your dreams for your brothers ህልምህን ለወንድሞቼ አታውራ ላንተ ተንኮልን ይሰሩብሃልና indeed Satan has ever been to the mankind clear even in him ሰይጣን ለሰው ልጅ ግልጽ ጠላት ነውና አባ። ቁጥር 6 ላይ ያለውን አስተውል። አባት ምን አለ? ያዕቆብ አለይሂ ሰላም ለልጁ ለዩሱፍ አለይሂ ሰላም this will your lord choose you እንደዚሁም እንዳየኸው ህል ጌታህ ይመርጣሃል አለ። ጌታህ ይመርጣሃል። ይሄ መመረጥ መልእክተኛ መሆን ነው። ይሄ መመረጥ የነብይነትን ማዕረግ ነው። ይሄ መመረጥ የነብይነትን ማዕረግን ነው የሚያሳየው። የነብይነትን ማዕረግ ነው የሚያሳየው። ስለዚህ በሱረቱ ዩሱፍ 12:6 ላይ ያዕቆብ አለይሂ ሰላም ለዩሱፍ አለይሂ ሰላም ለልጃቸው አላህ በነብይነት ማዕረግ እንደሚመርጠውና ለጌታና ቅድም እንደሚያጨው ገለጹለት። ይሄ የሚያሳየው መልእክተኞችን መላክ ነቢያቶችን መላክ መጻፍን ማውረድ በአላህ ላይ ግዳጅ ሳይሆን ጌታ አላህ ፈልጎ ወዶ ሽቶ የሚያደርገው ነገር መሆኑን እንገነዘባለን ማለት ነው። እንረዳለን ከዚህ አንጻር። ለዛም ነው ጌታ አላህ Subhanahu Wa Ta'ala ስለ ሙሳ አለይሂ ሰላም ሲነግረን ይሄንን ሱረቱ አራፍ ላይ ታገኛላችሁ። ሱረቱ አራፍ ምዕራፍ 7 ቁጥር 44 ላይ ቁጥር 144 አፎን 144 ማለት ነው። በሱረቱ አራፍ ምዕራፍ 7 ቁጥር 144 ላይ አላህ said to Musa الله لم موسى እንዲያለው او موسى አንተ መልእክተኛ አንተ ሙሳ ሆይ I have chosen you above men by message and by my speaking to you ሙሳ ሆይ እኔ በመልእክቶቼና በማናገር በሰዎች ላይ መረጥኩ የሰጠውንም ያስ ከአመስጋኞችም ጋር ሁላ በዘመናት ካሉት ሰዎች መልእክቴ አንተ ላይ ለማሳረክ ልቦና ስር ለማኖር ለመልእክቶቼ መልእክቴን እንድታደርስ እንዲሁም አንተን በማናገር መርጬሃለሁ አለ አላህ። ስለዚህ በመርጫው ሙሳ አለይሂ ሰላምን መርጧቸዋል። ደሞጌት አላህ ነግሮናል እኮ አላህ መልእክቱን የትቦታ ማስቀመጥ እንዳለበት በሱረቱና ንዓም ላይ ምዕራፍ 6 ቁጥር 124 በቁጥር 124 ላይ ጌታችን አላህ ምን ይላል? Allah knows verse with whom to place his message አላህ መልእክቱን የት ማኖር እንዳለበት ጠንቅቆ ያውቃል። እማን ልቦና ሰር ያላህ መልእክት መቀመጥ እንዳለበት ማን መልእክተኛ ሆኖ ማን ነብይ ሆኖ መመረጥና ለኡማው ያላህ መልእክት አድራሽ ሆኖ እንደሚመረጥ በማን ልብ ላይ መልእክቱን ማስቀመጥ እንዳለበት አላህ ملكتو أوراج وونو جيت الله تنكك وياو قليلا سورة الأنعام نعراف سدس قطر أم لمتو هاي عراف بلا طيب عندن سووش بتلي نبيه عليه الصلاة والسلام بنبه بالزمن ملك እና ነቢያቶች እነሱ በፈለጉትና በሚያስቡት መልክ እንዲላከላቸው ይፈልጉ ነበር። ለምሳሌ ቁርአን ስታስተውለው ምን ይላል? በወቅቱ የነበሩ ሰዎች እነት አላህ እኛን ወደ ቀኑ ጎዳና ሊመራን ካሰበ ከሰው ይልቅ ለምንድን ነው መልእክተኞችን መልአክ ሲፈልግ የተጠራሩ የሆኑ ንጹህ የሆኑ መልአክቶች አሉት አላህ ከመልአክቶቹ ለምን አንዳቸውን አይልካቸውም ብለው ያስቡ ነበር። ያስቡ ነበር ወይ ደሞ ለተከባበሩ በጣም ለተከበሩ አንቱ ለሚባሉ ሰዎች ለምን እንደሆነ ማይሰጣቸው ይሄን ትልቅ ማረክ ግን ቅድም አላህ ምን ብሎና አለም 6 አንድ መዛራ ትሪን ለዘነብሉ አላህ ብርስ ዊስሁም ቱ ብለስ ሂዝ ሜሴጅ አላህ ለማን ልቦና ስምሪክቱን ማስቀመጥ እንዳለበት ጠንቅቆ ያውቃል ይለናል። አላህ ሲያውቅ ሳለ እነሱ ግን አላህ መልእክትን መሽክ መልአክ ከፈለገ እንደዚህ ያም ሱራቱ ዙኹፍ ላይ سورة الزخرف مئراف أربع سوست بمئراف أربع سوست كيكوتر سلاسة أن اسك سلاسة هلت كيكوتر سلاسة أن اسك سلاسة هلت سورة الزخرف أربع سوست أن يوم أراف And they say In the Himalum Why is not this Quran sent down to the great man of the two towns Makkah and Taif ይህ ቁርአን ከሁለቱ ከተሞች በታላቋ በታላቅ ሰው ላይ አይወርድም ኖሮ አንድን አሉ። ይህ ማለት በመካ ውስጥ በወሊድ ላይ ማለትም ወሊድ ኢብኑ ሙጊራ ላይ መካ ውስጥ ትልቅ ሰው ስለነበር ማለት ነው በወቅቱ በመካ ውስጥ በወሊድ ሙጊራ ላይ እንዲሁም በጣይፍ ደግሞ በኡርዋ ላይ ለምን አልወረደም ይህ ቁርአን በሁለቱ ታላላቅ ሰዎች በሁለቱ ከተማ የሚገኙ በመካና በጣይፍ በመካ የሚገኙ ወሊድ ኢብኑ ሙጊራ ከጣይፍ ደግሞ በኡርዋ ላይ ለምን አይወረድም? እውነት አላህ ይሄን መጽሐፍ ያወረደ ከሆነ ይህ ቁርአን ከሁለቱ ከተሞች በተላላቁ ሰዎች ላይ በመካና በጣይፍ ከሚገኙ በእነዚህ ተላላቅ ተብሎ በሚጠሩ ሰዎች ላይ ለምን አልወረደም ይላሉ። ግን አላህ ምን ብሎናል? መልእክቱን ለማን ልቦና ስር ማስቀመጥ እንዳለበት አላህ ጠንቅቆ ያውቃል። ይቀጥልና አንቀጹ ምን ይላል? ቁጥር 32 ላይ ማለት ሱረቱ ዙኹፍ ምዕራፍ 43 ቁጥር 32 ማለት ነው። Is it they who would portion out the mercy of your Lord or is we portion out between them their livelihood in this wallet? እነርሱ የጌታን ችሮታ ያከፋፍላሉን አለ አላህ። አየህ ከጌታ ከአላህ ዘንድ የሆነ ችሮታ መሆኑ ነው ወቅ እንግዲህ መልእክተኝነት መመረጥ ንብይነት ማዕረግ ማግኘት ከጌታ ከአላህ ዘንድ የሆነ ችሮታ ነው መመረጥ ነው። قال الله منا امسوا يجيتاهن شروطا يكفافلالون انيا بقربيتو يوت نوروعاچون بمكاكلاچو اكفافلنا الله بقربيتو يوت بزيچ على الدنيا يوتاچو نوروعاچو بمكاكلاچو اكفافلنا كفيلاچون كفيلو سراتنيا دغو ييزا ييزن كفيلاچون تكفيلو زراي بدرجه مالتم باهارت مالتنو ابلالتن የጌታህን ጸጋ ግነት ከሚሰብስቡት ሀብት አሜን የጌታህን ጸጋ ግነት ከሚሰብስቡት ሀብት በላጭናት ነው በላጭናት ያ ማለት የጌታህን ጸጋ ከሚሰብስቡት ሀብት በላጭናት ማለት አላህ ዘንድ ያለው ጀነት ለባሮች የተሰጋጀው ጀነት እነዚህ ሰዎች ከሚሰብስቡት ገንዘብ የበለጠ ትልቅ ቦታና ድርሻ ትልቅ ጸጋ መሆኑን ነው የሚያሳየው። በጥቅሉ ምን ለማለት ፈልጌ ነው መግቢያዬ ላይ ስለ መለኮታዊ አይስ ካን ማውራት ጀመርኩ። መለኮታዊ ራይ የሚመጣላቸው ነቢያቶችና መልእክተኞች አላህ በግዳጅ እሱ መልአክ አለበት ሳይሆንኛ ሙእሚኖች የምንለው አላህ በእዝነቱና በቸርነቱ ነቢያቶችና መልእክተኞችን መለኮታዊ መገለጥን ሰጥቷል ብለን እናምናለን። አሁን መለኮታዊ ራይና ነቢያቶችና መልእክተኞች ያላቸውን ትስስር ላንሳ። መልእክተ ምክንና ነቢያቶች እንዲሁም መለኮታዊ ከመለኮታዊ መገለጥ ጋር ከራእይ ጋር ሪቪሌሽን ጋር ያላቸውን ሪሌሽን እንደማከት the way in which Allah communicated with his prophets and messengers ግን ጌታ አላህ ነቢያቶችና መልእክተኞችን እንዴት ነበር ሲግባባቸው የነበረው በመንደነው ኮሙኒኬት ያደርጉ የነበረው ኮሙኒኬት የሚያደርጉት በመንደነው ምን ይላል አላህ በሱራቱ ኒሳ ላይ እንዲላ ሱራቱ ኒሳ ምዕራፍ 4 ቁጥር 163 ቁጥር 163 ሱራቱ ኒሳ ምዕራፍ 4 ቁጥር 163 ምን ይላል አላህ verily we have sent the revelation to you O Muhammad as we sent the revelation to Noah to the prophets after him ነብዩ አለይሂ ሰላቱ ወሰለም የሚያናገራቸው እኛ ወደ ኖህና ከርሱ በኋላ ወደ ነበሩት ነቢያት እንዳወረድን ወደ አንተ ማወረድን አላህ ለኖህ አለይሂ ሰላምና ከኖህ አለይሂ ሰላም በኋላ ለመጡ ነቢያቶችና መልእክተኞች መለኮታዊ መገለጥን አወረድን መጽሐፍን እንደሰጠናቸው እንዲሁ ለአንተ መጽሐፍን አወረድንልህ መለኮታዊ መገለጥን ሰጠንህ አላህ we also send the revelation to Ibrahim Ismail, Isaac, Yaqub and Al-Asbat. And you, the Ibrahim, the Ismail, the Isaac, the Yaqub and Al-Asrawlet to Yaqub, Nagaduchim, and you, Malakutawi Arayim, our Redin. Isa, Ayyub, Yunus, Harun. And you, the Mula Isa, the Ayyub and the Yunus, and you, the Harun, our Redin. And Suleiman, and you, the Suleiman. To David, we gave him the word. እንደም ለዳዊት አለይሂ ሰላም አላህ ምን አለ ዘቡሩን የሚባል መጽሐፍ ሰጠነዋል ስፔሲፋይ አድርጎ እዚህ ቦታ ላይ ለዳዊት አለይሂ ሰላም ዘቡር ተብሎ የሚጠራ መጽሐፍን ዘቡር ተብሎ የሚጠራ መለኮታዊ መገለጥ ሪቪሌሽን እንደመጣላቸው ያመለክተናል ማለት ነው ስለዚህ አላህ ለነብዩ አለይሂ ሰላቱ ወሰለም ብቻ ሳይሆን ከነብዩ ሰለላሁ ዐለይሂ ወሰለም በስተፊት ለነበሩት ነቢያቶችና መልእክተኞች ሪቪሌሽን አውርዶላቸዋል መለኮታዊ መገለጥ መጥቶላቸዋል መጽሐፍ ወርዶላቸዋል ብለን እናምናለን ለዚህ ደግሞ ሁሉንም መልእክተኞች የሚያጠቃልል አንድ የቁርአን አንቀጽ ማቀበል ይችላል ሱረቱል ሐዲድ በሱረቱል ሐዲድ ምዕራፍ 57 ምዕራፍ 57 ቁጥር 25 we have sent our messengers with clear signs evidences proofs መልእክተኞቻችንን በግልጽ ማስረጃዎች በርግጥ ላከን ይላል አላህ መልእክተኞቻችንን በግልጽ ማስረጃዎች በርግጥ ላከን ሰው ስለዚህ ይሄን የሚያሳየው መልእክተኞች በግልጽ ማስረጃዎች በርግጥ ላከን ሲላ አላህ መለኮታዊ ራእይ እንዳወረደላቸው ያመለክተናል ማለት ነው ያመለክተናል ኦኬ ጥሩ ሪቪሌሽንን በተመለከተ ራእይን በተመለከተ ወደ አላህ Subhanahu Wa Ta'ala ነቢያቶችና መልእክተኞች እንዴት ነበር የሚያናገሩት የሚለው ካንዴ ቁርአን አንቀጽ መሰረት አድርጌ ኢንሻአላህ ለማብራራት ሞክራለሁ በሱራቱ ሹራ ይገኛል ያሁን ማነሳው አንቀጽ ሱራቱ ሹራ ምዕራፍ 42 በተለይ ዚሩ ሙስት ያላችሁ ወንድሞች እህቶች ሁላችሁ ይሄን ማወቅ ግዳጅ አለባችሁ ጌታችሁ አላህ Subhanahu Wa Ta'ala ነቢያቶችና መልእክተኞችን በምን ሁኔታ ነበር የሚያናገራቸው ልንባል ይሄን የቁርአን አንቀጽ ልናነሳና ልናብራራ ይገባናል በሱረቱ ሹራ ምዕራፍ 42 ቁጥር 52 ቁጥር 52 ሱረቱ ሹራ 53 አንቀጾች አሉት 53 verses ነው ያሉት 52ኛው verse 52ኛው አንቀጽ እንዲህ ይላል or is not given to any human being that Allah should speak to him unless it be by revelation or from behind a veil, or that he sends a message to reveal what he wills by his lips. Verily, he is most high and most wise. Surah Shura chapter 42 verse 51. እንደዚሁ ወዳንተ ከተዛዛችን ሲሆን መንፈስን ማለትም ቁርአንን አወረደ መጽሐፉ እምነትን ምን ኦኬ ይቀርታ ቁጥር 51 ማለት ነው ቁጥር 51 ይቀርታ ሱራቱ ሹራ ምዕራፍ 42 ቁጥር 51 ለሰውም አላህ በራእይ ወይም ከግዱ ወይም መልእክተኛን ወይም መልአክን ማለት ነው የሚርክና በፍቃዱ የሚሻውን ነገር የሚያወርድለት ቢሆን እንጂ በገሃድ ሊያናግረው ተገቢው አይደለም እርሱ የበላይ ጥበበኛ ነው ይላል ከዚህ የቁርአን አንቀጽ ጋር ጥቂት የሆኑ ቁይታዎችን እናደርጋለን ሱራቱ ሹራ ምዕራፍ 42 ቁጥር 51 ላይ سورة شورى مقراف أربع هلت قطر خمسة كذيان قسقات كيد قويتاو تشين النادر قال بإذنه سبحانه وتعالى. طيب لسون الله تعالى برأي وين كجردو وجا وين ملئكتنيا يملكنا በፈቃዱ የሚሻውን ነገር የሚያወርድልን ቢሆን እንጂ በገሃድ ያናገረው ተገቢው አይደለም። እርሱ የበላይ ጥበበኛ ነው ይላል። የበላይ ጥበበኛ የሆነው ጌታ አላህ ነቢያቶችን መልእክተኞችን በሶስት መንገዶች እንደሚያናግራቸው ነገረ። There are three different forms of or ways of bringing the revelation to the messengers of Allah subhanahu wa ta'ala. ለአላህ መልእክተኞች አላህ በሶስት አይነት መንገድ ሊያናግራቸው ይችላል። እነዚህ ሶስት መንገዶች ተገልጸዋል። ከነዚህ ከሶስት መንገዶች ውጪ ግን አላህን በገሃድ በግልጽ እያየ ማናገር የሚችል ማንም የለም። በዚህ ዓለም በዱንያ ላይ ሳለን ማለት ነው። እስኪ እነዚህ ሶስቱ ነጥቦች ትንሽ ዘርዘር አድርገን እናይ። ምን ማለት ነው በራእይ ማለት? በራእይ ካልሆነ በስተቀር አላህን ሊያናግረው ተገቢው አይደለም እያለን ነው። ምን ማለት ነው ራእይ ማለት? ሶስቱንም ለመመልከት እንሞክር። The first for የመጀመሪያው where revelation is cast into the hearts of the prophet to whom revelation is sent. ለዛ መልእክታዊ ራእይ ለሚመጣለት ሰው አላህ Subhanahu Wa Ta'ala በልቡ የሚያስቀምጥበት ነገር so that the prophet has no doubt that war has been cast into his heart from Allah. ያንም በልቡናው ሰው የተቀመጠለት ነብይ የመጣለት ነገር ከአላህ ዘንድ ለመሆኑ ቀንጣታክል የማይጠራጠርበት ነገር እሱ በራእይ ይባላል። በራእይ የሚመጣለት ማለት ነው። እንደ ህልም ሆኖ ይመጣለት ይችላል በተኛበት። It is narrated in Sahih Ibn Habib that the messenger of Allah sallallahu alaihi wasallam said. እንዲህ ላለ ነብይ ሰለላሁ ዐለይሂ ወሰለም the holy spirit ቅዱሱ መንፈስ ማለትም ጅብሪል አለይሂ ሰላም inspired into my heart that no soul lifespan have complete. Jibril alayhi salam wodene indi yemilin ra'i awredelign yalu bilbuna ust askemet awredel minim andim sew yelle andim nafs yellechi anditin nafs atmotin until its provision in life span have been completed. Rizqan satcherz الله يوصل اللاتن بلوحا المعفل يكتب اللاتن رزق سات تشرز الله دمو يوصل اللاتن ادمي سات تشرز يمتموت انتم روحي اللاتن سبحان الله لزانوكو نبيو عليه الصلاة والسلام من الالو اين حديث بتملكة مالتنا اين حديث بتملكة الزان دوم حديث ولا رافقة ترى صفير الله سلزي الله انفرو الالو واتقوا الله الله انفرو do not stray too hard in seeking provision رزقا في اللقاء ድንበር ባለፈው ሁኔታ አትንቀሳቀሱ አትጨነቁ። ርስቅን ፍለጋ ድንበር በቀጣሰ መልኩ አትንቀሳቀሱ። ያን ርስቅን መፈለግ ከዱንያ ጣም አዘንጋ ስላለ መልካም ነው፣ ግን ወሰን ባለፈ መልኩ አታደርጉ። ለምን? አላህ የወሰነል ርስቅ አንተ ሳትሞት አንቺ ሳትሞች እኛ ሩካችን ሳይወጣ በፍጹም የተወሰነልን እድሜ የተወሰነልን ርስቅ ሳንጨርስ በፍጹም አንሄድም። ነብዩ አለይሂ ሰላቱ ወሰለም ጅብሪል በልቢዮስ ጤና ሳወቀኛል። ይሄን ይባላል በራእይ ማለት ነው። በራእይ ይሄ ሐሳብ ተገልጦላቸዋል ማለት ነው። ይሄ ሐሳብ ተገልጦላቸዋል። The dreams of the prophets በነገራችን ላይ ነቢያቶች የሚያዩት ህልም እውነተኛ ህልም ነው። እውነተኛ ነው። አላህ ሱብሃነሁ ወተዓላ በዚህ መልኩ መልኩት አይራን ያወርድላቸዋል። And the bottom is a part of revelation from the dreams of the prophets are true. ምንም ሳንጠራጠር ነቢያቶች በእርማቸው የሚያዩት ነገር ሁሉ መለኮታዊ መገለጥ እውነት ነው። እውነት ነገር ነው የሚያዩት። ለምሳሌ እስኪ በራእይ አላህ እናገራለሁ ብሎና ነቢያቶችና መልእክተኞች እስኪ በራእይ ካናገረው ነብይና መልእክተኛ መካከል አንዱን እናንሳ። ኸሊሉላህ የአላህ ፍሬንድ ኦፍ አላህ የአላህ ወራጅ የተባሉትን ኢብራሂም አለይሂ ሰላም የእምነት ተምሳሌት የእውነተኛ የቁራጥ ተምሳሌት ሆኖ ታይተዋል። በኢብራሂም አለይሂ ሰላም በሱረቱ ሶፋት ላይ እንመለከታለን። ሱረቱ ሶፋት ምዕራፍ 37 በነገራችን ላይ ሱረቱ ሶፋ እጅግ በጣም ከመወዳቸው የቁርአን ሱራዎች ወይም ማራፍት መካከል አንዱ ነው። እና ሱረቱ ሶፋን ስትቀሩ ወይም ደግሞ ስትቀራ ስትሰሙ እግዚአብሔር ኢንሻአላህ ዱዓ እንድታደርጉልኝ አደራ ናለሁ። ሱረቱ ሶፋት ምዕራፍ 37 ቁጥር 102 አላህ በራእይ ካናገራቸው በራእይ መልእክትን ካስተላለፈላቸውና ካሳወቃቸው የአላህ ባሮች መካከል አንዱ ኢብራሂም አለይሂ ሰላም ነበሩ። ይህን ደግሞ ሱረቱ ሶፋት ላይ ተዘግቦልናል ምዕራፍ 37 ቁጥር 102 እስከ 105 እንጀምር። And when his son was old enough to walk with him, he said, O my son, I have seen in a dream that I am slaughtering, offering you in a sacrifice to Allah. Kersum dar lisra bedrasa gizela Ismail alayhi salam. Ismail alayhi salam kaabatu dar lisra bedrasa gizela yani kaddege bohara malatnu lisra bedrasa gize abbat minale lije khoyi ani beilmi እኔ የማርድ ሆኝ አያለሁኝ አለ። ለአላህ መስዋዕት ሳቀርብ ለአላህ በእርድ መስዋዕት ሳቀርብ በእኔ የማይሆኝ አለው። ይሄ ነገር መለኮታዊ ራይ ነጥቶላቸዋል ማለት ነው። አላህ አንድያ ልጃቸውን እስማኤል አለይሂ ሰላም በእርጅና ወቅት ያገኙት አንድያ ልጃቸውን እስማኤል አለይሂ ሰላም እንዲያርዱና እምነታቸው በትክክል ተፈትኖ የእምነት ተምሳሌት የእምነት አባት ያቂና የተውሂድ አባት መሆናቸው የሚያንጸባርቅ ልብበል ይሄ ተዛዝ መጣልኝ ያን ተመርከት ምን ታያለህ ብለው ጠየቁ አባ ምን ነው what do you think so look what do you think about ስለዚህ ጉዳይ ምን ታስባለህ አሉ ልጅ ሱብሃንአላህ እንዲያለ oh my father do that which you are commanded inshallah if allah wills we shall find me of as-sabirin mr patient ምን አለ ልጅ አባት ይሁን ያል የታጠስከውንሳ አላህ ቢሻ አላህ ቢፈቅድ ከታጋሾች ሆኜ ታገኘኛለህ። አላህማ ጌታ ሀዘዋል ለመስዋዕትነት እኔን አቅርብ ብሏል። ስለዚህ ለመስዋዕትነት እኔን አቅርብ ካለ ጌታ በጌታዬ ፍቃድ ኢንሻአላህ ከሳቢዎቹኝ ሰብር ከሚያደርጉ ከሚታገሱ ሆኜ ታገኘኛለህ አለ። ቁጥር 100 ነው። ቁጥር 103 ነው ማለት ቁጥር 103 ላይ ምን ተከሰተ? then when they had both submitted themselves to the will of Allah and he had laid him prostrate on his forehead, we called out to him, O Ibrahim, you have filled the dream, verily thus do we reward the muhsinin, means good doers. Subhanallah. ሁለቱም ማለትም አባት ልጅን ትእዛዙን በተቀበሉና በግንባሩ ጎን ላይ ባጣለው ጊዜ የሆነውን ግን ያ ማለት አባት ልጁን አጋድሞ ለማረድ በመከረበት ጊዜ ማለት ነው። ለማረድ ሲዘጋጅ ማለት ነው። ከዛ ስምናል አላህ ጠራነው አለ። አልነው ኢብራሂም ሆይ ራይቱን በእልጋ የታተን ነገር በእውነት አረጋግጥካል። በእውነት አረጋግጣሃል። በእምነት ያየነው ነገር እንድታደርግ የታዘዝከው የእምነት ፍሬ እንዲታይና እንዲገለጽ በእምነት ያሳየው ነገር በእርግጥ አረጋግጣ እኛ እንደዚሁ መልካም ሰዎችን እንመረዳለን። እኛ መልካም ሰዎችን እንመረዳለን። ይህሱ በእውነት ግልጽ ፈተና ነው አላህ። በታላቅ ቅድም መስዋዕት ተበጀ ነው። በእርሱ ላይ በኋለኞቹ ህዝቦች ውስጥ መልካም ዝና አስቀረንለት። ሰላምን በኢብራሂም ላይ ይሁን አላህ። ሶፋት 37:109 ሰላምን በኢብራሂም ላይ ይሁን። በእርሱ ላይ በኋለኞቹ ህዝቦች ውስጥ መልካም ዝና አስቀረንለት። ይሄው መልካም ዝና ቀረላቸው ኢብራሂም አለይሂ ሰላም እምነታቸው ተፈትኖ የእምነታቸው ተምሳሌት ውጤት ይሄው ታየ። ስማቸውም ሲዘከር ይኖራል ማለት ነው። ኢብራሂም አለይሂ ሰላም ዝና ከፈለበት ብሎ እንደተናገረ ማለት ነው። ስለዚህ በራእይ አላህ ይሄው ባሪያውን ነብዩ ኢብራሂም አለይሂ ሰላም እንደተገናኛቸው እናያለን። አላህ በራይ ካልሆነ በስተቀር ወይም በግርዶ ወይም መልአክን ልኮ መልእክተኛ ልኮ የሚያነጋግር ቢሆን እንጂ በጋር ተገልጾ ነቢያትና መልእክተኞችን ያነጋግራቸው ወፍጹም ተገቢው አይደለም። የመጀመሪያውን አብራራን ማለት ነው። ግልጽ ይመስለኛል። እንደውም እናታችን አይሻ ረዲየላሁ ዐንሃ ምን ትላለች? According to a hadith narrated by Bukhari and Muslim, from Aisha. Aisha was the Gabahadis, Bahadina, Muslim led, Pisahi, Tagin Tabashi, Tazago Naginel, Manila Lunavi Wadi Saratus. Aisha Senegra, the first instant of revelation that happened to the Messenger of Allah, sallallahu alayhi wa sallam. Aisha Senegra. لمجمرة كثيرة النبي عليه الصلاة والسلام لملك تنيا لله ملك تنيا عليه الصلاة والسلام رئيس مت الله تشم ملكته من قلب مت الله تشم came into the form of good dreams بملك كان حلم مجمرة تشم فلا لا لا ملك كان حلم النبي يا جوين النبي إيه يوم ما يوصل حلم تنيا توصل له مالك نو which he was in his sleep when he fell asleep in his dream when him he did not see any dream and him حلم أيتو أيوكم But they came through like the breaking of the day. Negadin, look in the Yakan Wagagindal Saha. Begit, Yemihona, Yemitaga Burgund. Yayut Hill, Kasai Ramal Kusi Kasatana, Titagabo, Istawala, Telalech, and Natakan Aisha. وعليكم السلام ورحمة الله وبركاته مرديا نا نبي عليه الصلاة والسلام يوم تكلم يوم ملكو تابي رأي القرآن ما نت القرآن كمان تعطوه فيه القرآن متو اقرأ بسم ربك الذي خلق خلق الإنسان من عالق من لوية سورة العالق ما رب التناسي بسكة وطران اسلام اسلام كت بهرا وعشا جول عليه السلام تقلتو تمجلس وبه النبي صلى الله عليه وسلم لسدس تكتاتاي لسدس ورس مالك نو لتكتاتاي قرات هلمين يايو نفر انا ينبينت منمرچ منمرط ماراغاچو كذا ني جمر بيزو بيزي سوت كهيرا واشا يمسلاچو النبينت ماراغ ني تچارو لا كين ينبي صلى الله عليه وسلم النبينت ماراغ تجمرو كذا سدس ور مفيت قرام بلون لمن الله نغرونا النبياتوچن نمرتنچن وي برائي وي بغردو ወንደሞ መልእክተኛ ልኮ ቢያናገር እንጂ በሌላ መንገድ እንደማናገራቸውና በመልእክተኛነት መመረጣቸው ያሳየ ነበር ነው። ሁለተኛው መንገድ ከግርዶሽ በስተጀርባ አላህን የሚያዩ ሳይሆኑ ነገር ግን አላህ ያናገራቸው በምን መልኩ ነው የሚያናገራቸው? ኢልሙ ኢንደላህ This is the knowledge is with Allah. ይሄ እውቀቱ አላህ ዘንድ ነው ያለው። እንግዲህ ያ መለኮታዊ መገለጥ ቁርአን ወራቱን ነግራ ታመን እንደቀበላለን غريب ነው ይሄ የውቅ ምስጢር ነው ያገረን የውቅ ምስጢርን ቁርአን በነገረን መልኩ አምኖ መቀበል ሃይማኖታዊ ግዳጅ አለበት እና ጌታ አላህ ከግብጦሽ በስተጀርባ ያናገረው መልእክተኛው ንስቲ ከሙሳ አለይሂ ሰላም እንደምን ፈንሆን ሂጃብ ነው ግርዶሽ ነው አላህ መልእክተኞቹ ያናገረ This is how Allah spoke to Musa alayhi salam ይሄ ደግሞ አላህ ያናገረበት አሚን ሙሳ አላህ ያናገረበት መንገድ ነው Allah subhanahu wa ta'ala mentioned that in more than one place in his book. በተቀደሰውና በጠራው መጽሐፍ ውስጥ ካንድ ጊዜ በላይ ሙሳ አለይሂ ሰላምን ከግርዶሽ በስተጀርባ እንዳናገራቸው ጌታችን አላህ ይገልጽልናል። ለዚህ ደግሞ ቁርአን አስረን ማስረጅ እንዳቀርበው በሱረቱል አዕራፍ ላይ ያለውን የቁርአን አንቀጽ ነው። በሱረቱል አዕራፍ ምዕራፍ 7 ቁጥር 143 በሱረቱል አዕራፍ ምዕራፍ 7 ቁጥር 143 And when Musa came at the time and a place appointed by us, and his Lord Allah spoke to him. Allahumma lillah, Musa alayhi salam bakattar no sa'at bimattagizhe, appointed by us. Benya takatru, bizach bisa'atu bimattagizhe, his Lord spoke to him. Gaitaw anna gerao ilana. Gaitaw anna gerao. Benim bidamu zizil atrikoyim miyasayyan, suratu tahala yandil Qur'an angatmin. بسورة طه هاينيو مئرة سورة طه سورة طه مئرة هايا كاكوتر أسران جمرو كاكوتر أسران جمرو تاقين يالاكشو And when he came to its the fire he was called by name of Musa Verily I am your Lord so take off your shoes you are in the square of Bali Tua يا الله نرى الله በመጣተም ጊዜ በተቀጠረው ሰዓት በመጣተም ጊዜ ሙሳ ሆይ በማለት ተጠራ ይላል በስሙ አላህ ጠራ ሙሳ ሆይ በማለት ተጠራ ሱረቱ ጣሃ ምዕራፍ 20 ቁጥር 11 ላይ ነው ሱረቱ ጣሃ ምዕራፍ 20 ቁጥር 11 በመጣም ጊዜ ሙሳ ወይ በማለት ተጠራ። ቁጥር 12 እኔ ከጌታ እኔ ጌታ ነኝ አላህ አይ አም ዩ ሎርድ እኔ ጌታ ነኝ። አንዳንድ ጊዜ ሰዎች እስቲ አላህ ራሱ እኔ አምላክ ነኝ እኔ ጌታ ነኝ ያለበትን የቁርአን አንቀጽ ተቀሱልኝ ይላል። ራኒ አንዳንድ ሰዎች ወገኖች ሲጠየቁ ለነሱ እስኪ አምላክ ነኝ ያለበትን ቦታ ከፍታችሁ አሳዩን ስንል እግረ መንገድ ጥያቄ ያው እኛም ዘንድ ይነሳል በእኛ በኩልም ይነሳል ማለት ወደኛም ተቀለብሶ ይመጣል። እስቲ አላህ የተስፋ ነው እኔ ጌታችሁ ነኝ እኔ አምላካችሁ ነኝ ያለበትን አንድም ቦታ ተናገሩ አሳዩን ይላሉ። አንዱ አንቀጽ ይሄ ነው ሱራቱ ጣሃ ምዕራፍ 12 ነው። እኔ ጌታ እኔ ነኝ አላህ መጫማህንም አውልቅ መጫማህንም አውልቅ ጫማህን ማለት ነው አንተ በተቀደሰው ስፍራ ማለትም በተቀደሰው ሸለቆ በጧነህና በተቀደሰው ሸለቆ በጧነህና ጫማህን ከእግር አውጣ መጫማህን አውልቅ አለ። ቁጥር 13 ላይ ምን ተከሰተ? ምን አለ አላህ? ቁጥር 13 ላይ And I have chosen you. I have chosen you. እኔም መረጥኩህ አለ። እኔም መረጥኩህ። So listen to that which will be revealed to you. ለአንተን ለአንተም የሚወርድልህ ነገር አዳምጥ የሚመጣልህን መልእክታዊ ራእይ አዳምጥ። Verily I am Allah, none has the right to be worshipped but me, so worship me and perform establish salah for my remembrance. ቁጥር 14 ላይ ምን አለው አላህ? እኔ አላህ ነኝ። ስሙን ነገርን አላህ ስሙን አስተዋወቀ። እኔ አላህ ነኝ ከእኔ በስተቀር በእውነት የሚመለክ አምላክ የለምና ተገዛኝ አለ። ከእኔ በስተቀር በእውነት የሚመለክ አምላክ የለምና ተገዛኝ። ሶላትንም በእርሷ እኔን ለማውሳት ስገድ አለ። ሶላትንም እኔን ለማውሳት እኔን ለማስተዋወስን እኔን ለማውሳትም ሶላትን ስገድ ብሎ አላህ ተዓላ ይህንን መለኮታዊ ራእይ ለሙሳ አለይሂ ሰላም አውርዶላቸው አላናጓቸው። አላህ በከበሮች በስተጀርባ ሆኖ ነው ሙሳ አለይሂ ሰላም በተቀደሰው ስፍራ በሸለቆስ በጧነ እናውሏቸው። ከከበሮች በስተጀርባ አላህ ሙሳ አለይሂ ሰላም አናግሯል። እንደውም ጌታችን አላህ ሱብሃነሁ ወተዓላ among those whom Allah spoke was Adam alayhi salam። አላህ ካናገራቸው ያላህ ባሮች መካከል ከከበሮች በስተጀርባ አንዱ ማን ነው? አደም አለይሂ ሰላም። ለአደም አለይሂ ሰላም የተሰጠው ልቅናና ክብሩና እጅግ በጣም ከፍተኛ ነው። አላህ የተጠራሩ የሆኑ መላእክት የጌታን ትእዛዝ ማምጹ ለትእዛዙ ቀጥ ያሉ ለተፈጠሩለት ዓላማ ዘውትር የጸኑ የሆኑ መላእክቶችን እንዲሰግዱለት አድርጓል። ጌታም አላህ እንደነገረው ቁርአን ይነግረናል። በሱረቱ ጣሃ አሚና በሱረቱል በቀራ ምዕራፍ 2 ቁጥር 33 He said, O Adam, inform them of their names. Allah la Adam alayhi salam man alam. Qutur 33 Baqara 233 Adam koi smochachawun nigerach ያው አለ አላህ የተፈጠሩትን ነገር ሁሉ ፈጥሮ ሲያበቃ መላእክት ስሞችን ሲነገሩን ስላቸው መላእክት ስሞችን መናገር አልቻሉ። ጌታችን ታሳወከን ንቀት ውጪ የምናውቀው ነገር የለም ብሎ ቁጥር 32 ላይ መለሱለት። በቀራ 232 ላይ በ33ኛው አንቀጽ ደግሞ ምን ይላል? አደም ሆይ ስማቸውን ንገራቸው አለው። ይሄን ያለው አላህ ነው። ስሞቻቸውንም በነገራቸው ጊዜ እኔ የሰማያትና የምድር ሩቅ ምስጢርን አውቃለሁ የምትገልጹትንም ያንንም ትደብቁት የነበራችሁትን አውቃለሁ አላልኳችሁም ምን አላችሁ? ይሄ አላህ ነው ያላችሁ ለሙአክ። ስለዚህ ጌታችን አላህ አደም አለይሂ ሰላም የመጀመሪያውን የአላህን የሰው ዘር ፍጥረት አላህ አናግሮታል። አላህ spoke to his left and his messenger sallallahu alaihi wasallam when he was taken up to heaven. የሰው ዘር ምርት የነቢያት ሁሉ ማክተሚያ መቋጫ የሆነት አለይሂ ሰላቱ ወሰላምም አላህ እናግራቸዋል። አላህ ከግዱስ በስተጀርባ አናግራቸዋል። ይሄም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሚራጅ ባደረጉበት ወቅት በሚራጅ ወቅት የተከሰተ ክስተት ነው። ይሄ ሁለተኛው አላህ ነቢያቶችና መልእክተኞችን የሚያነጋግርበት መንገድ ነው። አንደኛው ራእይ ነው። ራእይ ነው ልብ ላይ በሚቀመጥ በልብ ላይ ወይ አላህ ያሳውቃል አለያም በህልም እንዲያርባል። ይሄ ራእይ ብለን እንጠራው። ሁለተኛው ደግሞ ከግብዶች በስተጀርባ ነው። ሙሳን አደም ነብዩ አለይሂ ሰላቱ ወሰለም ጨምረን እንደምሳሌ አይተን። ሶስተኛው አላህ ባሪዎቹን መልእክተኞቹን ነቢያቶችን የሚያነጋግርበት መንገድ የመጨረሻው ነው። የመጨረሻው ቁርአኑ እንደነገረን ሱራቱ ሹራ 42:51 or that he sends a messenger to reveal what he was by his lips. በፈቃዱ የሚሻውን ነገር ለማውረድ መልእክተኛን የሚልክ ቢሆን እንጂ ይላል። በፈቃዱ የሚሻውን ነገር ለማውረድ መልእክተኛን የሚልክ ቢሆን እንጂ revelation to the messenger with the angel. ይሄ ደግሞ መለኮታዊ መገለጥን በመላእክ በኩል መልአክ ማለት ነው። መልእክተኛ የተባለው እዚህ ቦታ ላይ መልአክ ነው። ለምን አላህ መላእክቶችንም መልእክተኛ አድርጎ መርጧቸዋል? በዚህ የቁርአን ማስረጃ ማቅረብ እንችላለን። ሱራቱል ሐጅ ምዕራፍ 22 ቁጥር 77 በሱራቱል ሐጅ ምዕራፍ 22 ቁጥር 77 ላይ Allah chose from men and from the angels messengers. Allah ከሰዎችና ከመላእክቶች መልእክተኞችን መርጧል ይላል። ስለዚህ መልእክተኞች ተደርገው የተመረጡ ከመላእክትም አሉ። ለተለያየ ስራ ድርሻ አላህ መላእክቶችን ስለፈጠራቸው በሱረቱል ፋጢር ምዕራፍ 35 ቁጥር 1 ላይ በሱረቱል ፋጢር ምዕራፍ 35 ቁጥር 1 ላይ እንደነገረን መላእክቶችን እሱ ለሚሻው ዓላማ ባለ 2 ባለ 3 እና ባለ 4 ክንፍ አድርጎ እንደፈጠራቸው ይነገራል። ስለዚህ አላህ መልእክቱን መልእክታዊ መገለጡን መጽሐፉን በመላእክ በኩል መልእክተኛውንና ነብዩን ሊያናግረው ይችላል። ለዚህም ማስረጃዎች ብዙ ማቅረብ እንችላለን። በነገራችን ላይ ነብይ ወደ ነቢያቶች ወይም ወደ መልእክተኞች ወይም ወደ ሌሎችም ሰዎች ራእይን የሚያወርድ ወለቆታ የሚገለጥን የሚያወርድ ጅብሪል ብቻ አይደለም፣ ሌላ መልአክ አለ። ግን ሌላ መልአክ ሊኖር ይችላል። ኢን ፊው ኬዝስ ማለት ነው። በአንዳንድ ኬዞች ላይ ሊኖር ይችላል። ሁሉ ጊዜ ጅብሪል ነው። ከጅብሪል ውጪ የለም ብለን መናገር አንችልም። ከጅብሪል ውጪ ብለን መናገር አንችልም። ይህንን በተለይ የሚያብራሩት ዶክተር سليمان الأشقاري the word of the noble angels يتكبروا الملائكه يتكبروا الملائكه عالم بالملائكه يمدرس يعني المصحف አላቸው እዛ መጽሐፋቸው ላይ ያብራሩታል። ይሄንን ጉዳይ ማለት ነው። ስለ አቂዳ ነው መጽሐፉ። በአጠቃላይ 8 ክፍሎች አሉ፣ 8 ፓርቶች አሉ። ሁለተኛው ፓርት ላይ ስለ መላእክት ያወራል መጽሐፉ። እዛ ላይ ጅብሪል ብቻ ሳይሆን ሌሎችም የመላእክት ስራና ድርሻ በሚተነተኑበት ቦታ ላይ ይገልጹታል። ሌላ መልአክ ይኖራል ግን ፊው ኬዝስ ነው። በአንዳንድ ጉዳዮች ላይ ሁሉ አይደለም፣ ጅብሪል ብቻ አይደለም ማለት ነው። ሁሉ ጊዜ ለምሳሌ ጅብሪል አለይሂ ሰላም ወደ ነብዩ አለይሂ ሰላቱ ወሰለም መጥቶ መልእክታይ ብራይ የመጀመሪያውን ቁርአን አስተላልፎላቸዋል። ቁርአንን ማለት ነው አውርዶላቸዋል። ጅብሪል አለይሂ ሰላም ነግሯቸዋል። በተለያየ መንገድ መልእክታይ ብራይ አውርዶላቸው እንደነበረ ሐዲሶች ያረጋግጣሉ። ብዙ ሙተዋኪር የሆኑ ሐዲሶች ላይ እናገኛለን። ለማንኛውም ግን እስኪ ሶስት ወሳኝ ነጥቦችን ላሳያችሁና የዛሬን ትምህርቴን ልቋጭ። How the angel came to the messenger sallallahu alaihi wasallam መልእክተኛው ዘንድ የአላህ መልእክተኛ አለይሂ ሰላቱ ወሰለም ዘንድ እንዴት ነበር መልአኩ ጅብሪል አለይሂ ሰላም ይመጣ ነበር? ራእይ የሚያወርድላቸው እንደምን? By studying the text on this matter we find that the angel may come in three ways. በሶስት የተለያዩ መንገዶች ሊመጣ ይችላል። በሶስት የተለያዩ መንገዶች ሊመጣ ይችላል። የመጀመሪያው the messenger sees him in the form in which Allah created him. This happened only two words for our messenger sallallahu alaihi wasallam. የመጀመሪያው በተፈጥሯዊ ቅርጽ ማንነቱ መልአኩ ጅብሪል አለይሂ ሰላም ሊገለጽላቸው ይችላል። ደግሞም ተገልጾላቸዋል ሁለት ቦታ ላይ። ሁለት ጊዜ ነብዩ አለይሂ ሰላቱ ወሰለም አይተውታል። እንደውም ሲድረተል ሙንታሃ ላይ በእርግጥም አይተውታል ይላል አሉ። ሱረቱ ነጅም ምዕራፍ 53 ላይ ነብዩ አለይሂ ሰላቱ ወሰለም አይተውታል። ሚራጅ ቤቱ ጊዜ ትክክለኛ ተፈጥሯዊ ቅርጹን ነብዩ ሰለላሁ ዐለይሂ ወሰለም ተመልክተዋል፣ አይተውታል ጅብሪል አለይሂ ሰላም ማለት ነው። ቀጥታ ሁለት ጊዜ ተመልክተው ነው። እንደውም አንድ ክንፉ የሰማይ ነው የምድር አጽናፍን ሁሉ ከፀሐይ መውጫ እስከ ፀሐይ መዝጊያ መጥለቂያ ድረስ ይሸፍናል ነው ያሉት። ስድስት መቶ ክንፎች አሉት። አንድ ክንፎ ብቻ ሱብሃንአላህ ሱብሃንአላህ። ሁለተኛው መንገድ the revelation comes to him with a sound like the ringing of a bell. It goes away and the messenger understands what had been said. አንዳንድ ጊዜ ደግሞ መልእክቱ እንዴት ይመጣላችሁ አለ ነብዩ ሰለላሁ ዐለይሂ ወሰለም ራእይ እንደ ድምጽ ነገር ሪንጊንግ ድምጽ ነገር ይመጣላችሁ ሪንጊንግ ቤል ልክ የቃጭል አይነት ድምጽ ቢል አለ አይደል ይሄ ቢል BELL ቢል ምንድነው የሚባለው በማለት ቃጭል ይመስለኛል እንደ ቃጭል አይነት ድምጽ ሪንጊንግ ያለው ይመጣላችኋል በነብዩ ሰለላሁ ዐለይሂ ወሰለም ከዛ ይጠፋል ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን እንደተባሉ አንደርስታንድ ያደርጋሉ ይገባቸዋል ማለት ነው ይሄ ሁለተኛው መንገድ ነው ሶስተኛው እና የመጨረሻው the angel appears to him and speaks with him and addresses him and he understands what the angel says to him ጅብሪል አለይሂ ሰላም መልአኩ ይመጣል ያናግራቸዋል መልእክቱን ያደርስላቸዋል መልእክቱን ይረዳሉ ምን እንዳለ ይገነዘባሉ this was the easiest way for the messenger sallallahu alaihi wasallam to hear በነገራችን ላይ ለነብዩ አለይሂ ሰላቱ ወሰለም እጅግ በጣም ቀላል መለኮታዊ ራእይ ሲመጣላቸው በጣም የሚቀላቸው መንገድ ይሄ ነበር this happens to our prophet when Jibril alayhi salam came to him for the first time in the cave of Hira ለምሳሌ ለመጀመሪያ ጊዜ በሂራ ዋሻ እንደተገለጠላቸው አይነት ማለት ነው በሂራ ዋሻ እንደተገለጠላቸው አይነት ይሄ ለሳቸው በጣም ቀላሉ መንገድ ነው በተለይ ሁለተኛው የነገርኳቸው ringing bell እናታችን አይሻ አላህ መልካም ሰላም ይደርላትና ቡኻሪ የመጀመሪያው ሙጀለድ ላይ ከፍታችሁ ስታንቡ ኢነመ ለአማሉ ቢንያ የሚለውን ካብራራ በኋላ ስራ የሚለካው ቢንያ ነው የሚለውን ከተነተነ በኋላ ቀጥታ የሚመጣው ስለ ራእይ ነው ሪቪሌሽን ነው የሚያወራ እና ስለ ሪቪሌሽን ሲያወራ የእናታችን አይሻን ንግግር ያነሳል ለነብዩ ሰለላሁ ዐለይሂ ወሰለም በጣም ከባዱ ራእይ ያወራል ይሄ ነበር ይላሉ እናታችን አይሻ the ringing of the bell ማለት ነው በጣም ጨነቁ ነበር ነብዩ ሰለላሁ ዐለይሂ ወሰለም ይሄ ራእይ በዚህ መልኩ ሲመጣላቸው ማለት ነው አላኩላህል እነዚህ ሶስት መንገዶች መልእክተኛው ራይ ለነብዩ አለይሂ ሰላቱ ወሰለም የሚመጣላቸው መልእክተኛው አለይሂ ሰላቱ ወሰለም መልአኩ ራእዩን የሚያስተላልፍበት መንገድ እንደነበረ ሐዲሶች ያብራራሉ ዑለማዎች በጥቅሉ ይገልጻሉ ይሄን ለማለት ወጃለሁ ኢንሻአላህ ካለን ጊዜ አንጻር ቀጥሎ ያለውን ፓርት መጀመራችን ان شاء الله تعالى الله قد يكون لنا مكتبه جزي ملكته الله ان الله انجدي سمانون بالفونوتين يمكن يسدربن واخيرا دعوانا الحمد لله رب العالمين مايك لمانس ثم برينت ان شاء الله هي مايك لمانس مايك نيست فرش ذات الضفر مايك فري السلام عليكم ورحمه الله وبركاته جزاك الله خير استاذ انت واستمرنا يا ربنا استمرنا نتقم الله يدركم الله يجنن الفردوس خير سلام يوفقك يا جماعه دمت يسمعك ኡስታዝ ባስተማረው ላይ ጥያቄ ያላችሁ ካላችሁ እጃችሁን ያወጣችሁ መጠየቅ ትችላላችሁ።